እነሱ ከኑር ተፈጥረዋል። ለዚህ ማስረጃው ምንድን ነው? ማረጋገጫው ሐዲስ ነው። አን አይሻ ፋርስ رضي الله عنها ፋርስ قال رسول الله صلى الله عليه وسلم ነብያችን አለይሂ ሰላቱ ወሰላም እንዲሃሉ አለች ኹሊቀቲል መላኢከቱ ሚን ኑር መላእክቶች ከኑር ከብርሃን ተፈጠሩ ወኹሊቀል ጃኑ ሚን ማሪጅ ሚን ናር ጃን የጂኖች አባት የሆነው ኢብሊስ ከእሳት ነበልባል ተፈጥሯል ወኹሊቀ አደሙ ሚማ ውሲፈ ለኩም አደም ደግሞ ለእናንተ እንደተነገራችሁ በቁርአን እንደተገለጸላችሁ ከአፈር ተፈጠረ አለ ራሁ ሙስሊም ሙስሊም የዘገበው ሰሂህ ዘገባ ነው። አንደኛ የመላእክት ተፈጥሯዊ ባህሪ ምንድነው ቢባል ከኑር ተፈጥሯል። ይሄን እንዳፈሱ ሁለተኛ ሌላው ተፈጥሯዊ ባህሪያቸው ምንድነው? ለሁም አጅኒሃቱን መላእክት ክንፍ አላቸው። ጌታችን እንደዚህ ይላል ሱረቱ ፋጢር ቁጥር 1 ላይ በመዕራፍ 35 سوره فاطر قطر عند لاي الحمد لله فاطر السماوات والارض جاعل الملائكه رسلا اولي اجنحه مثنى وثلاث ورباع يزيد في الخلق ما يشاء إِنَّ اللَّهَ عَلَى كُلِّ شَيْءٍ قَدِيرٌ الحمد لله مسكانا لالله يقبو هي الله مالت فاطر السماوات والأرض دي سمايتنا يمدر فطاري هنا وقتا جاعل الملائكة عندهم ملائكتنا مدراجية هنا من أدراجي رسولا لم يفلقوا نقر ملائكتنا أدراجي يمي لكاتشو مالتنا የሚፈልገው ዓላማ የሚያሰማራ መልእክተኛ አድራጊ ለሆነው አላህ ኡሊ አጅኒሃቲን ኡሊ አጅኒሃ የክንፍ ባለቤቶችን አድራጊ ነው። መትና የሁለት ክንፍ ወቱላስ የሶስት ክንፍ ወሩባ የአራትም ክንፍ ባለቤት አድራጊ ነው። የዚዱ ፊል ኸልቂ ማ የሻ በዚህ ፍጡሩ ላይ ደግሞ የሚሻውን ያክልም ይጨምራል። ከአራት በላይም ክንፍ በመስጠት የክንፍ ባለቤት አድራጊ ነው ስላለ መላእክት ክንፍ አላቸው ብለን እናምናለን። ይሄ ሁለተኛ ተፈጥሯዊ ባህሪያቸው ነው። ይሄን በተመለከተ ከነብያችን አለይሂ ሰላቱ ወሰለም ሐዲስም እናገኛለን። እሱም حدثنا حجاج حدثنا شريك عن عاصم عن أبي وائل عن عبد الله قال رأى رسول الله صلى الله عليه وسلم جبريل في صورته ነብያችን አለይሂ ሰላቱ ወሰላም መልአኩ ጅብሪልን በተፈጥሮ ቅርጹ አይዩት ይላል። በተፈጥሮ ቅርጹ በመልአክነቱ ተመልክተውታል። ወለሁ 600 ጀናህን 600 ክንፍ ያለው ሆኖ ጅብሪል አለይሂ ሰላም 600 ክንፍ ያለው ሆኖ ነብያችን አለይሂ ሰላቱ ወሰላም ተመልክተውታል። ኩሉ ጀናህን ሚንሃ ከነዚህ ከ600 ክንፎች እያንዳንዱ ክንፍ ቀድ ሰደል ኡፉክ አድማስን የዘጋ ሆኖ የሸፈነ ሆኖ ይላል። አንዱ ክንፍ ብቻ አድማስን ይሸፍናል። ምን ማለት ነው? ከፀሐይ መውጫ እስከ መግቢያ ከምስራቅ እስከ ምዕራብ ያለውን ማለት ነው። አንዱ ክንፍ ብቻ አድማስን የዘጋ የሸፈነ ሆኖ መላእክቱ ጅብሪልን ባለ 600 ክንፍ ኖሮት ተመልክተውታል። እያንዳንዱ ክንፍ ከምስራቅ እስከ ምዕራብ ያለውን የሚሞላለው ማለት ነው። እንግዲህ ምን አመንን ማለት ነው? መላእክቶች ክንፍ እንዳላቸው ማመን ይቻላል። ባለ ሁለት ክንፍ አለ፣ ባለ ሶስት አለ፣ ባለ አራት አለ፣ ከዛ በላይ እስከ 600 አለ። ከ600 በላይ አላህ ይወቅ። ሶስተኛ ሌላው ተፈጥሯዊ ባህሪ የመላእክት ተፈጥሯዊ ባህሪያቸው ምን ይመስላል ቢባል ሶስተኛ አተመኩሉ ቢልበሸር በሰው መመስ መላእክ የነበሩት በአላህ ፍቃድ በጌታችን ችሎታ ሰጭነት ወደ ሰው ተቀይረው በሰው ተመስለው ሊመጡ ይችላሉ። ይህንን በተመለከተ ብዙ ማረጋገጫዎችን መስጠት ይቻላል። ለምሳሌ ከተባለ ኢብራሂም አለይሂ ሰላም ዘንድ የልጅ ምስራትን ይዘው ሲመጡ መላእክቶች ኢብራሂም አለይሂ ሰላም ዘንድ አላህ በሳራ በኩል ማህፀኗን ከፍቶላት ኢስሐቅን እንድትወልድ መላእክቶች ሲያበስሩ የዛኔ በምን አምሳል ነበር የመጡት? በሰው አምሳል መጥተዋል። ስለዚህ ማረጋገጫም ጌታችን ሱረቱ ሁድ ላይ የተናገረው በቂ ነው። አምላካችን በሱረቱ ሁድ ምዕራፍ 11 ቁጥር 69 እስከ 71 ምዕራፍ 61 ቁጥር 69 እስከ 71 ምን ይላል? ولقد جاءت رسلنا إبراهيم بالبشرى قالوا سلاما قال سلام فما لبث أن جاء بعجل حنيف فلما رأى أيديهم لا تصل إليه نكرهم وأوجس منهم خيفة قالوا لا تخف إنا أرسلنا إلى قوم لوط وامرأته قائمة فبشرناها بإسحاق ومن وراء إسحاق يعقوب ولقد جاءت رسلنا إبراهيم بالبشرى فرقت الملك تنجوشاتشن إبراهيم زند يلج بسرات يزو متو قالوا سلاما لسم سلام عالوت قال سلام لسم سلام عالاتشو فما لبس تعدال زغيم أن جاء بإجل حنيف ودعون يتتبس يويفن انسقا يزو كما امتاتلا ስጋ ወንድሞችና አዞች ምግብ ቤት ገብታችሁ ስጋ ስታዙ በተለይ ይሄ ሩዝ ያለበት ያ ቤት ስትገቡ ሩዝ ሐኒድ ነው አይደል? መስተምት ሀገር ቤት ሐኒድ የሚባል ነገር የለም። ዛል ሐኒድ ነው የሚባለው። ቢእጅሊን ሐኒድ ነው የሚለው። የተጠበሰ የወይፈን ስጋ ወዲያውኑ ይዞላቸው መጣ። ሰለማ ራአ አይዲየሁም ላ ተሲሉ ኢለይ እጃቸው ወደሱ የማይደርስ መሆኑን ባየ ጊዜ ይላል እንደማይበሉ ሲያይ ነክረውም ሳታቸው ጉዳዩን አጥላለው ለምንድን ነው ማይበሉ ታለ እንግዳ ናቸውና ወአውጀሰ منهم خيفه ከነሱም ፍርሃት ተሰማው قالوا لا تخف منالوت እነሱም አትፍራ انا ارسلنا الى قوم لوط እኛ ወደ ሉጥ ህዝቦች ተልከን የመጣ ነው ለቅጣት። ወምራቱሁ ቃኢማ ሚስቱም ከባስተኋላው ቆማ ነበር። ፈضحከት የልጅ ብስራት ሲነገራት ሳቀች። ፈበሸርናሃ ቢኢስሐቅ ኢስሐቅን እንደምትወልድም አበሰርናት። ወሚን ወራኢ ኢስሐቅ ያዕቁብ ከኢስሐቅም ባሻገር ገና የኢስሐቅ ልጇ አድጎላት ያዕቆብን ጭምር እንደሚወልድላት ነገርናት አበሰርናት ይላል። እዚህ ላይ ምን እንረዳለን? እነዚህ ባፈጣጠራቸው መላእክ የነበሩት ነገር ግን ኢብራሂም አለይሂ ሰላም ዘንድ ሲመጡ ምን ሆኖ ነበር የመጡት? በሰው ተመስለው መጥተዋል። እንደዚሁም ማርያምን ጋር ማየት ይቻላል። ሱራቱ ማርያምን ምዕራፍ 19 ቁጥር 16 እስከ 19 16 እስከ 19 መላእክቱ ጅብሪል እንዴት መጣ ለሚለው ወመቁር ፊል ኪታብ ማርያም ኢድን ተበደት ሚን አህሊሃ መካናን ሸርቂያ اتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشراً سوياً قالت إني أعوذ بالرحمن منك إن كنت تقياً قال إنما أنا رسول ربك لأهب لك غلاماً زكياً ወዝኩር ፊል ኪታቢ መርየመ በመጽሐፍ ውስጥም መርየምን አውሳላቸው ስለ መርየምም እንዲህ ብለህ ንገራቸው إذ انتبذت من أهلها مكانا شرقيا كبيت سبوچوا تغللا مسراقاويون اتتچا يزا بهدچ گزي يهونون تاريخ نگراچو فتخذت من دونهم حجابا بهزبوچوانا بسوا مكاكل مگارجان ادرگچ كنسو تغللا هيدچ فارسلنا إليها روحنا ودرسو منفساچنن لاكنو يلال مان جبريل አለይሂ ሰላም ምን ማለት ነው? አራሲ መጣስ ባፈጣጠሩ መልአክ የነበረው ጅብሪል ምን ሆነ እሷ ጋር ሲደርስ ፈተመሰለ ለሃ በሸራን ሰውያ ለርሷ ትክክለኛ ሰው ሆኖ ተመሰለላት። ማለት እሷ ማለት ስላላው ወቀጭው ኢኒ አኡዙ ቢርራህማን ሚንከ እኔ ካንተ በአርራህማን እጠበቃለሁ ኢንኩንተ ተቂያ አርራህማንን ፈሪ ጌታን ተጠንቃቂ ከሆንክ እንዳቀርበኝ አለች። አላላት انما انا رسول ربك እኔ የጌታሽ መልእክተኛ ነኝ አለ። ሰልከኝ መጣሁት ሊአሃበ ለኪ ሁላመን ዘኪያ ንጹህ ልጅ ላንቺ ልሰጥሽ አላህ ልኮኝ መጥቻለሁ አለ። እና እዚህ ቦታ ላይ መመሰልን እንረዳለን። እና መላእክቶች በሰው ተመስለው ይመጣሉ። ቅድም ያየነው የኡመር ኢብኑ ኸጣም ሐዲስም ላይ ጸጉሩ የተቆረ ልብሱ የነጻ ሆኖ ያየነው መላእክቱ በሰው ተመስሎ ነው ምናየው። ይሄ ሌላው የመላእክቱ ሶስተኛው ባህሪ ነው። አራተኛው የመላእክት ተፈጥሯዊ ባህሪያቸው ምንድነው ከተባለ ሱካኑ ሰማ የሰማይ ነዋሪዎች ናቸው። እኛ ሰዎች ምድር ላይ ነው አይደል የምንኖረው? እነሱ ደግሞ የሰማይ ነዋሪ ተብለው ይጠራሉ። መላእክት ኑሯቸው በሰማይ ነው። ቁርአን በሱረቱ መርየም ቁጥር 64 ላይ ይነግረናል። ጌታችን አምላካችን አላህ ለሚፈልገው ነገር ካልሆነ በቀር ያለሱ ትእዛዝ አይወርዱም። ኑሯቸው በሰማይ ነው። አታ ጅብሪል አለይሂ ሰላምን ጠየቁት አላ ተዙሩና አክሰረ ሚማ ተዙሩና ኢለይ በዚህ ከምትዘይሩን ነገር ይበልጥ ሰፋ አድርጋችሁ በዛ አድርጋችሁ ለምን አትዘይሩንም ብለው ሲጠይቁት ጌታችን ይሄንን አንቀጽ እንዲያወርድ አዘዘው። አምላካችን ምን አለ በሱረቱ መርየም ቁጥር 64 ላይ ወማ ነተነዘሩ ኢላ ቢአምሪ ረብክ ለሁ ማ በይነ አይዲና ወማ ኸልፈና وَمَا بَيْنَ ذَلِكَ وَمَا كَانَ رَبُّكَ نَسِيًّا وَمَا نَتَنَزَّلُ إِنْ يَكُنْ نُوَرِّدُ إِلَّا بِأَمْرِ رَبِّكَ بِغِيتَاه فِقَادَ النَّا تَزَاز بِهُونَ إِنْجِي أَسُو سَايْفِقَدْ قَدْمُونُ مَچِنْ نُوَرِّدَالَن لَهُ مَا بَيْنَ أَيْدِينَا وَمَا خَلْفَنَا وَمَا بَيْنَ ذَلِكَ فِتْنَة فِتَاچِنْ يَالُو كَهَالَاچِنْم يَالُو በዚህ መሃል ያለው ነገር ሁሉ በጠቅላላ እኮ ደርሱ ነው። ፓስቱም ፕሬዘንቱም ፊውቸሩም በጠቅላላ የጌታችን ነው። ወማ ካነ ረብከ ነሲያ ያንተ ጌታ ደግሞ ረሺ አይደለም በማለት ጅብሪል አለይሂ ሰላም ይሄንን እንዲያስተላልፍ ተሰጠው ማለት ነው። እና መላእክቶች ሱካኑ ሰማ የሰማይ ነዋሪ ተብለው ይጠራሉ። ድጋሚ ማስረጃ ካስፈለገ ሱረቱ አሊ ኢምራንን ይውስ። وسورة آل عمران مأراف صوست قطر سمانيا صوست قطر سمانيا صوست لآي أفغير دين الله يبغون سوات شهك الله هايمانو تلچيني لايفن لقال من بير الله كدن اقرقال لاتشو السوس رات كابت جلاتشو امنت مجي لي لايفن لقال لوي وله أسلم من في السماوات والأرض በሰማያትና በምድር ያለው ሁሉ በተቀላላ ለአላህ ታዛዥ ሆኖ ይያለ ከአላህ ውጪ ሌላ ዲን እንዴት ይፈልጋሉ? ጣዋው ወከርሃ እነዚህ በሰማያትና በምድር ያሉት ሁሉ በተቀላላ ታዛዦችም ሆነው ጠልተውም ቢሆን ለሱ እኮ ነው የሚታዘዙት። ወኢለይሂ ዩርጃኡን ሁሉም ግን ወደ እርሱ መመለሳቸው አይቀርም ይላል። እና እዚህ ቦታ ላይ ለአላህ ታዛዦች ናቸው ማን ቢሰማዋት በሰማያት ያሉት ይላል። በሰማይ ያሉት እነማን ናቸው? መላእክት ናቸው መላእካዎች ናቸው ስለዚህ ኑሯቸው ሰማይ መሆኑን በዚህ መረዳት ይችላል አምስተኛ ሌላው የመላእካ ተፈጥሯዊ ባህሪ የመላእክት ተፈጥሯዊ ባህሪያቸው አምስተኛ ከሰው በፊት የተፈጠሩ መሆናቸው በአፈጣጠር ታሪክ በጊዜ ቀደም ተከተል መላእካዎች መቼ ተፈጠሩ ቢባል ከሰው በፊት ነው የተፈጠሩት ይሄንን እናምናለን ከሰው በፊት ተፈጠሩ ለዚህ ማረጋገጫው አላህ አደምን የመፍጠር ፕሮግራሙን አላህ የማደምን የመፍጠር እቅዱን ለመላእካ ነግሯቸዋል አሳውቋቸዋል ግን አላማከራቸውም ይህም ሱረቱል በቀራ ቁጥር 30 ላይ እናገኛለን በሱረቱል በቀራ ማዕራፉነት ቁጥር 30 ላይ ተቀምጧል وَإِذْ قَالَ رَبُّكَ لِلْمَلَائِكَةِ إِنِّي جَاعِلٌ فِي الْأَرْضِ خَلِيفَةً قَالُوا أَتَجْعَلُ فِيهَا مَن يُفْسِدُ فِيهَا وَيَسْفِكُ الدِّمَاءَ وَنَحْنُ نُسَبِّحُ بِحَمْدِكَ وَنُقَدِّسُ لَكَ قَالَ إِنِّي أَعْلَمُ مَا لَا تَعْلَمُونَ وَإِذْ قَالَ رَبُّكَ جِئْتَهُ بِالْجِزْيَةِ أَسْتَوْصِ لِلْمَلَائِكَةِ لِلْمَلَائِكَةِ مَنْ عَلَاتْشَوْ إِنِّي جَاعِلٌ فِي الْأَرْضِ خَلِيفَةً أَنِي بِمَذْرِ لَيْ مَتَكَّ أَدْرِغَالُهُ عِنْدُ سِيمُوت لِلَاو يَتَتَكَّ يَا اللهُ نَهْجِ مَالِتْنُو بِتَغْبَارِ مِيَكَنَاوُنُو فِطُرَانُوتِنْ لَازَجَاجِنُو مِتَكَّلَ أَبَجِنُو عَلَى جِئْتَاچِنَ اللهُ قالوا ملائكتم مالو اتجعل فيها ادرغالله اندياو يتقاوموا سايحون من طبباللو بلو يتيقون من يفسد فيها باوسطا دموچن مبرن بونجل ميابلاش ويسفك الدماء دمنم يالاغواب يميافس يهونن فطور ونحن نسبح بحمدك انيا انتن كما مسجن غارا يمننا ترى هونن ياله ونقدس لك አንተም ከጎዶሮ ባህሪ የጠራ መሆነህን ቅዱስነትህን እየገለጽህ ይያለ እንዴት ይሄን ታደርጋለህ ምንድነው ህክማ አሉ قال ጌታችንም ማለት اني اعلم ما لا تعلمون እናንተ ማታውቁትን በጣም ብዙ ነገር አውቃለሁ በማለት ጌታችን አላህ ነገራቸው ማለት ነው ሶ መላእክቶች ከሰው በፊት ተፈጥሯል ስንተኛ ነው ይሄ ወድሞች ስንተኛ ባህሪያቸው ነው አምስተኛ ኦኬ አጣንቀላፉ አምስተኛ ባህሪያቸው ነው ስድስተኛ ያፈጣጠራቸው ትልቅነት መላእክቶች በጣም ግዙፎች ናቸው ይሄ ተፈጥሯዊ ባህሪያቸውን ስናይ የመላእክት ግዝፈት እጅግ በጣም ትልቅ ሆኖ እናገኛለን። የመላእክቶችን ትልቅነት ከሚያመላክቱ የቁርአን አንቀጾች መካከል የተወሰኑትን እናያለን። በእስራኤሎች እስራኤላውያኖች አመጹ የተውራትን ህግ አንቀበልም ብለው በካዱ ሰዓት አምላካችን አላህ በአንድ ነገር አስፈራራቸው። ይህም ሱረቱል አራፍ 171 ላይ እናገኛለን። በመዕራፍ 7 ቁጥር 171 ላይ وَإِذْ نَتَقْنَا الْجَبَلَ فَوْقَهُمْ كَأَنَّهُ ظُلَّةٌ وَظَنُّوا أَنَّهُ وَاقِعٌ بِهِمْ خُذُوا مَا آتَيْنَاكُمْ بِقُوَّةٍ وَاذْكُرُوا مَا فِيهِ لَعَلَّكُمْ تَتَّقُونَ وإذ نتقن الجبل فرارونم بنقل لغزي استاوسو يلال بواسطه ملك بملائكه امكانيت معناته ايه تزاز يتسطر ملائكه يانن تلقون غارا فرارون ينقلونا فوقهم كبلاعاتهم يدرغوا لك كانه ظله عند طلا معناته ان زان طلا كبواچو ليعرفباچو ليوقباچو معناته كبلاعاتهم يدرغناونا وظنوا انه واقع بهم بكانسوا لاي እንደሚወልق ከዚህ ማምለጥ እንደማይችሉ እርግጠኛ እስኪሆኑና እስኪገምቱ ድረስ خذوا ما آتيناكم بقوة ታዲያ በዚህ በነቢያቸው በሙሳ አለይሂ ሰላም በኩል ምን አላቸው? በሉ የሰጠናችሁን የተውራት ህግ በኃይል ያዙ፣ ተመክራችሁም ቢካላችሁ በዚህ ኃይልና ጉልበት ያዙ አላቸው፣ አስፈራራናቸው። ወዝኩሩ ማ ፊህ በውስጡ ያለውንም ተመከሩበት፣ ተገሰጡበት። ለአለኩም ተተቁን ጌታችሁን አላህን ተፈሩት ዘንድ አላቸው ይላል። አሁን በዚህ አያት ላይ ምንድን ነው የምንረዳው? ይሄ መልአክ ተራራውን መንቀል ይችላል ማለት ነው። ምን አይነት ጉልበት ቢኖራቸው ነው? እናንተ የምታውቁት ምን የነቀለ ነው? የስልክ እንጨት የሚነቅል ሰው አለ? ሳር እንደው እስቲ ምን የነቀለ ነው የምታውቁት? የስልክ እንጨት ራሱ መንቀል የሚችል ማን አለ? ተመልከቱ እንግዲህ ተራራውን ነቅሮ አንስቶ ከበላያቸው ሲያደርገው፣ ይሄ ነው ትልቅ የበሬ ቀንድ የነቀላለ እንደ ሀረም። እውነትህ ነው ማሻአላህ። አዎ ሳሩን በእጅ ያስቸግራል፣ እሱም በማጨድ ነው። ትክክል፣ ማጨድ ከሌለ መጭሽ ይላል። እና ይሄን ነው ጉልበታቸው። ሌላ ደግሞ እስቲ በሌላ መልክ ደግሞ አንድ ጉልበት እንመልከት። የሉጥ አለይሂ ሰላም ህዝቦች በወቅቱ አመፁ አይደለም? መልእክተኛቸውን አስተባበሉ። ታዲያ ጌታችን አላህ ምን አደረጋቸው? መጨረሻ የአላህ ትእዛዝ ሲመጣ ሱረቱ ሁድ ላይ ምዕራፍ 11 ቁጥር 82 ቁጥር 82 ላይ ፈለማ ጃአ አምሩና ትእዛዛችንም በመጣ ጊዜ ጃአልናሊሃ ሳፊለሃ የላዩን ወደ ታች አድርገን ገለበጥ ነው ይላል። መሬትን በማንሳት ሐዲሱ ላይ እንደተገለጸው ያ መላኢካ መለኩ ጅብሪል መልአኩ ጅብሪል በአንድ ክንፉ ጫፍ መሬትን ያነሳታል። መሬትን በወቅቱ ነዋሪዎቿ ነበሩ። እንደተገለጸው እንግዲህ ወደ 400 ሺህ ይጠጋሉ ተብሏል። እንስሳዎች አሉ፣ እንደገና ደግሞ ግንባታዎች አሉ፣ መኖሪያ ቤቶች፣ ሌሎችም ነገሮች አሉ፣ መጓጓዣዎችም ጉዑዛን ቁስ አካል ነገሮችም አሉ። ከነ መሬቱ በክንፉ ጫፍ ያነሳውና ሲያነሳው ደግሞ ልክ እንደ ክብደት አንሺዎች 1 ሜትር 2 ሜትር አይደለም፣ ወደ ላይ ሰማይ ጫፍ ነው ያስጠጋው። ሐታ ሰሚዓት አልመላኢካ መላኢካዎች የዶሮውንና የውሻ ጩኸት እስኪሰሙ ነው የሚለው። የዶሮዎቻቸውና የውሻቸውን ጩኸት እስኪሰሙ ድረስ ወደ ሰማይ አስጠጋውና ገለበጠው። ከዛ በኋላ ወደ ታች ለቀቃቸው ማለት ነው። እንግዲህ ምን አይነት ጉልበት ነው እንደዚህ አይነት ጉልበት ይሄንን ማንሳት? አላህ ይሄንን ኃይል ሰጥቷቸዋል። በጣም ግዙፍ ኃያል መሆናቸውን በዚህ እንረዳለን። ሌላ አሁንም ኃያልነታቸውን የሚገልጽ ደግሞ እንዴ አርሽ ተሸካሚ መሆናቸው በራሱ وما ادراك ما العرش عرش من እንደሆነ ምን አሳወቀን? አንድ ሰማይ ምንድነው የተባለው? አንድ ሰማይ ስፋቱ ሳይገለጽ ውፍረቱ ብቻ ከሰፉ 500 ዓመት ያስኬዳል ተብሏል። የአንድ ሰማይ ውፍረት 500 ዓመት ያስኬዳል። ሶ ምን ማለት ነው 500 ዓመት? በጊዜ የሚለካ ነገር እኮ ማንም ሰው ሊደርስበት አይችልም። ይሄ ነው ብሎ ርቀቱን አይገመትም። በቃ አምኖ ከመቀበል ውጪ ስፋቱ ያልተገለጸ ውፍረቱ ብቻ 500 ዓመት ያስኬዳል። ሰባት ሰማይን ያለውና እንደው ትምህርት እንዲሆነ 500ን በሰባት እናባዛው ስንት ይመጣል? 3500 ዓመት። ሰባት ሰማይ ውፍረታቸው ብቻ ስፋታቸው ሳይለካ 3500 ዓመት ርቀት ሊያስኬድ የሚችል ጉዞ የሚፈጁ ናቸው። ታዲያ ይሄ ትልቁ ሰባት ሰማይ በዚህ ትልቅነቱ በዚህ ውፍረቱ ኩርሲይ ላይ ቢጣራሉ ኩርሲይ ላይ ቢወረወር ምንድነው ድርሻው? አሉ በአንድ ጋሻ መሬት ላይ የተወረወረ 7 ሳንቲም ይሆናል። ሰማያት ከዚህ ትልቅነታቸው ከዚህ ክብደታቸው ጋራ እንደዚህ ያህል ጊዜ የሚፈጁ ሆነው ሰባቱ ሰማይ ኩርሲይ ላይ ቢወረወሩ ጋሻ መሬት ላይ የተጣለ 7 ሳንቲም ነው የሚሆኑት። አቆን ያ ጀማ እና ሰባት ሳንቲም ሆነዋል ተመልከቱ የኩርሲይን ትልቅነት ተመልከቱ ኩርሲይ ማለት ከሰባት ሰማይ ከውሃው በታች ያለ ራሱን የቻለ አንድ ዓለም ነው ትልቅ ፍጥረት ነው እና እዛ ኩርሲይ ላይ ቢወረወሩ የሰባት ሳንቲም ያክል ድርሻ ይኖራቸዋል ምን ያህል ትልቅ ፍጥረት ቢሆን ነው እንግዲህ ሰማያትን ውጦ እንደ ሳንቲም የተቀበለው ተቀጠለና ምን ተባለ ሰማያትን እንደ ሳንቲም የተቀበለው ኩርሲይ አርሽ ላይ ሲወረወር አርሽ ላይ ሲቀመጥ ሜዳ ላይ የተወረወረ የእጅ አምባር ይሆናል ሜዳ ላይ የተጣለ የእጅ አምባር ይሆናል እጅ ላይ የተጠለቀ ቀለበት ይሆናል ሰማያትን እንደዛ ውጦ እንደ ሳንቲም ተቀብሎ በተራው አርሽ ላይ ሲጣል የሚኖረው ድርሻ የእጅ ቀለበት አምባር ነው የሚሆነው አሉ ሱብሃንአላህ አርሽ ምን አይነት ትልቅ ፍጥረት ይሆን ነው ታዲያ ይሄን ግዙፍ ፍጥረት ነው መላእክቶች ይሸከሙታል የተባለው እነሱ ምን ያህል ትልቅ መሆናቸውን እግረ መንገድ እንረዳለን አላህ አርሽ ተሸካሚ መላእክቶች እንደሆኑ ሱረቱ ጋፊር ቁጥር 7 ላይ ነግሮናል ሱረቱ ጋፊር ምዕራፍ 40 ቁጥር 7 ላይ الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم الذين يحملون العرش النزاع عرش المشكم ملائكات ومن حوله عندهم بزوريا ويالنوت كعرش زوريا يالو يسبحون بحمد ربهم يتاتشون الله كما مسكن غارا ياتروتال ويؤمنون به بس بتنيا جتنتم يامنالو ويستغفرون يهاطيات مهرتنم يطيقالو للذين امنوا للذين يامنوا سوج بدنيا لاي من يلالو ربنا جتاچن الله وسعت كل شيء رحمه وعلما انت كلنم نجر باوقتم باذنتم يسفا جتانهنا فاغفر للذين تابوا ለነዚያ በመጸጸት ወደ አንተ ለተመለሱ ትባክህ ማራቸው ወተበዑ ሰቢለክ መንገድህንም ለተከተሉት ምህረት አድርግላቸው ወቂህ ማዓዛበል ጀሂም የጀሃነምን እሳት ቅጣት ትባክህ ጠብቃቸው ይላል እና ከዚህ አየት ምን እንረዳለን አርሽ ተሸካሚ መላእክቶች መኖራቸው ነው እናም መላእክቶች እጅግ በጣም ግዙፍ ናቸው ታላቅ ፍጥረቶች ናቸው ይሄ ትልቅነታቸውን ያሳያል እስቲ አንድ ሐዲስ ልጨምርላችሁ ወራ አቡ ዳውድ ምን ሐዲስ ጃብር ኢብኑ አብዱላህ ረዲየላሁ ዐንሁማ አንነ ነብይ ሰለላሁ ዐለይሂ ወሰለም قال አቡ ዳውድ በሱናናቸው በዘገቡት ላይ ደግሞ ነብያችን አለይሂ ሰላቱ ወሰለም ምን አሉ ኡዚነ ሊ አን ኡሐዲስ አን መለክ ስለ አንድ መልአክ ልናገር ተፈቀደልኝ ምን መላእክቲ ላሂ ምን ሐመለት አርሽ ካላህ መላእክቶች መካከል የአርሽ ተሸካሚ የሆነው መላእክታ ስላንዱ ልናገር ተፈቀደልኝ አራምራሉ አንማ በይነ ሸህመቲ ኡዱኒሂ ኢላ አቲኪሂ ከጆሮ ጫፋንስቶ እስከ ትከሻው ከጆሮ እስከ ትከሻው ድረስ መሲረቱን 700 ዓመት መሲረቱን 700 ዓመት 700 ዓመት ያስከዳል ከጆሮ እስከ ትከሻው 700 ዓመት የሚያስከድ ነው ይሄ የአርሽ ተሸካሚ መላእክታ የተባለው አንዱ አخرجه ابو داود في سننه ابو داود በሱነናቸው ላይ የዘገቡት ነው ከጆሮ እስከ ትከሻው 700 ዓመት የሚያስከድ ምን አይነት ፍጥረት ቢሆን ነው እንዴት ነው የሚታሰበው ከጆሮ ተነስተ ትከሻው ላይ ለመدرس 700 ዓመት ይፈጅባል ኢማጂን አምላካችን አላህ ምን አይነት ኃያል ጌታ እንደሆነ የሚፈጥራቸው ፍጥረቶች ስለዚህ ስድስተኛ መላእክት ግዙፍ ፍጥረት መሆናቸውን እንዳትረሱ ይሄ ስድስተኛ ባህሪያቸው ነው ተፈጥሯዊ። ሰባተኛ ተፈጥሯዊ ባህሪ لا يتصفون بالأنوثة لا يتصفون بذكورة ولا بالأنوثة ملائكاوچ በወንድ ወይም በሴት ጾታዊ ገለጻ አይጠሩ። ወንድ ነው ሴት ነው የሚባል ነገር አይሰራም እነሱ ዘንድ ጾታዊ ገለጻ የላቸው። የቋንቋ ህግ ሆኖብን ነው ጅብሪልም መጣ ሄደ እንዲህ አለ ተናገረ የምንለው እንጂ ወንድ ስለሆነ አይደለም። ይሄ በቋንቋ ህግ ያንድ ነገር ትልቅነትም ሰምታይንስ ለማመላከት ይሰራል። ስለዚህ መላእክቶች የጾታ ገለጻ አይሰራም እነሱ ዘንድ። በተለይ አረብ ታውታውያኖች ቁርአን ይወርድ በነበረበት ጊዜ የነበሩት ስለ መላእክት የነበራቸው ግንዛቤ ምንድነው? የአላህ ሴት ልጅ ናቸው ብለው ያምኑ ነበር። መላእክት ሴት ልጅ ናቸው ብለው ያምናሉ። አምላካችን አላህ ደግሞ ይሄ አስተሳሰባቸው የተሳሳተ መሆኑን በመግለጽ በቁርአን ላይ ወቅሷቸዋል። ይህንንም በሱረቱ ዙኽሩፍ ቁጥር 19 ላይ እናገኘዋለን። ሱረቱ ዙኽሩፍ 43ኛው ሱራ አንቀጽ 19 ላይ ወጀአሉ الملائكه الذين هم عباد الرحمن اناثا اشهدوا خلقهم ستكتب شهادتهم ويسالون وجعلوا الملائكة الذين هم عباد الرحمن إناثا النزياء يا الرحمن باروتش هونة الملائكة لالله سيث مجدر قالوا اندي لالجيتاتشن الله أشهدوا خلقهم تملكتوا أملاكاتشن الله من الدمين سيفتروا نكبروا اندي أيضا أني الملائكة وچن سيثات رجي سفتراتشن سورة الزخرف 43ኛ ሱራ አንቀጽ 19 ሴት አድርገ ስፈጥራቸው ነበሩ ወይ አዩ ወይ ስትክተቡ ሸሃደቱ ይሄ ምስክርነታቸው ትጻፋለች ወይስ አሮን ነጋ አላህ ዘንድ ደግሞ ይጠየቋታል ስለቀጠፉት ነገር ይላል። ስለዚህም ጌታችን አላህ ሴት ልጅ ብሮ መጥራት አይቻለም መላእክትን ኩፍር ነው። ንገረው ደግሞ ለራሳቸው ወንድ ነው የሚፈልጉት ሴት ይጣላሉ ለጌታቸው ግን ሴት ልጅ ያለው ብለው ይናገራሉ። ምንኛ የተዋረዱ ናቸው። ሱረቱ ነህል ላይ እንዲህ ይላቸዋል ምዕራፍ 16 ሱረቱ ነህል ቁጥር 57 እስከ 59 57 እስከ 59 ምዕራፍ 16 ላይ ويجعلون لله البنات سبحانه ولهم ما يشتهون ለአላህ ሴት ልጅ ያደርጋሉ አረ ከጉድለት ባህሪ ጥራት ይገባው ለነሱ ግን የሚሽቱን ይመርጣሉ። ወኢላ ሙሽራሃዱሁም ቢልኡንሳ ከነሱ ስታንዳቸው በሴት ልጅ በተበሰረ ጊዜ ግን ይላል ፈረግዙ የተወለደለት ሴት መሆኑን ሲያረጋግጥ ወለወጅሁ ሙስወዳ ወሁወ ከዚም እርሱ የተቆጨ ሆኖ ፊቱ ጠቆ ሆኖ የሚውለው ቀኑን ሙሉ ተደብሮ ተበሳጭቶ ይውላል። እንደውም የተራ ሚነል ቀውም ከሰዎች ይሸሸጋል ተደብቆ ለብቻው። ምክንያቱም ሚን ሱኢ ማ ቡሽራቢ ያ የተበሰረበት ነገር መጥፎ ከመሆኑ የተነሳ ሴት ልጅን ማግኘት ለሱ እንደ ውርደት አድርጎ ስለሚገልጸው። አዩም ሲቁ አላሁን ታዲያ በዚህ ውርደት ላይ ሆኖ ይቀበለው ይህንን ነገር አሚየዱሱሁ ፊቱራብ ወይን ሳፈር ውስጥ ወስዶ ይቅበረው እርስ በርስ ይምታታል ከራሱ ጋር በሀሳብ ይጫወታል። አላሳ ማ ያሕኩሙን አዋጅ እነዚህ ሰዎች የሚፈርዱት ነገር ምንኛ የከፋ ነው ይላል። ሌላ ደግሞ ሱረቱ ሳፋት ላይም ልጥቀስላችሁ። ይሄ የሱረቱ ነህል ነው። ሱረቱ ሳፋት 37ኛው ሱራ አንቀጽ 149 149 እስከ 154 እስከ 154 فاستفتهم لربك البنات ولهم البنون أم خلقنا الملائكة إناثا وهم شاهدون ألا وإنهم من إفكهم ليقولون ولد الله وإنهم لكاذبون أصطفى البنات على البنين ما لكم كيف تحكمون أتوارب أزدقن يا آيات فاستفتهم أسكت أيكات شويلة علي ربك البنات لقيتاه سيت لجي نوروال ولهم البنون لنان تقل وند لجي نورات شوال لنا أم خلقنا الملائكة إناثا وينس الملائكة نسيت أدرقن فتر ناتشو وهم شاهدون بزي قد داي مسكر ناتشو دين نسوال ملائكة وچن سيت أدرقن سفتر ناتشو آي توال تملك توال على عواجنكو إنهم من إفكهم لا يقولون النسو كتفضات شو يتنسى قليم نذكر ولد الله الله ولد إلى اللو وإنهم لكاذبوا وشوش ناتشو وشتام ناتشو أصطفى البنات على البنين قوان دلائي سيت اللج مرتو لو لراسو ملائكة سيت أدربو يفتر ما لكم كيف تحكموا سكونة لنا أنت من الله شو اندي يمتفرقت ممالت እስከቁጥር 154 ጌታችን ይናገራል ስለዚህ መላእክቶች በጾታዊ ገለጻ ወንድ ወይም ሴት ተብለው አይጠሩም ይሄም ተፈጥሯዊ ማንነታቸው ነው ስምንተኛ ሌላው ስምንተኛው ተፈጥሯዊ ማንነታቸው ብዛታቸውን በተመለከተ ነው ስንት መላእክቶች አሉ ትገምታላችሁ ያ ጀማ አላህ የፈጠራቸው የመላእክት ብዛት ስንት ነው ይገምት እንኳን የለም ትንሽ ሰንቲም ወላንዱ ብላችሁ ታስባላችሁ ሃናን 70 ሺህ አለች ማሻአላ 70 ሺህ ደርሰሻል የኢትዮጵያ ህዝብ 80 ሚሊዮን በገባበት ጊዜ እያንዳንዱ ሰው መላእክት አለው አልተባለም እንደ ከጀርባው የሚጽፍ እንደ ቢያንስ ለኢትዮጵያ ህዝብ በስንት ሚሊዮን መላእክት ተመድቧል እንግዲህ ህዝቡ 80 ሚሊዮን ከገባ አናን አሳነሻቸው ኃይር እንግዲህ ጥሩ ነው እስቲ አብረን እንማር ከቅዱስ ቁርአንን ጀምር ጌታችን አላህ የሚነግረን ነው ሱረቱል ሙደሲር ከ30 እስከ 31 ሱረቱል ሙደሲር ማለት ምዕራፍ 74 ማለት ነው ምዕራፍ 74 ከ30 እስከ 31 ይሄ 8ኛው ነጥብ ነው ብዛታቸውን በተመለከተ ምናየው አላህ ስለ ወሊድ አስመልክቶ አንድ የተናገረው ነገር ነበር 30ኛው አንቀጽ ላይ እና ሰውየው ሰቀር የሚባል جہነም ሰዓት ከተዋለው አለ አምላካችን አላህ ከዛ በኋላ عليها 19 በሷላይ 19 መላእክቶች አሉ አለ 19 የተባለው ግንባር ቀደሞቹ ናቸው ዋና ዋና ተጠቃሽ የሆኑት ናቸው እና የዛኔ ከተቤቱ ብዛት የተነሳ ሲናገር ምን እንዳለ ታቃላችሁ ከነዚህ ከ19ው ታዳ እኔ 10ን እንደምንም ወደዛ ወደዚህ ብዬ በጥላቸው እናንተ ግብራበሮቼ 9ን ለምን እንደሆነ ማትመጡት አለ አታርግዙኝም ወያለ ተመልከቱ የተቤቱ ብዛት አሁን ጌታችን ከዛ በኋላ ያወረደው አንቀጽ ስላለ ነው ነገሩ በጣም ኃይለኛና ጉልበተኛ ሰው ነበር ይባላል እንደውም ከጉልበቱ ብዛት የተነሳ ምንድን ነበር ይባል የነበረው በሬ ታረድና ቆዳው ተገፎ ማለት ነው መሬት ላይ ከተነጠፈ በኋላ እላዩ ላይ ይቀመጥበታል እስኪ ወንድ የሆናችሁ ከየጫፍ ይዛችሁ ቆዳውን ይዛችሁ እኔን እስቲ ወጥቱኝ ይላቸዋል ታዲያ የበሬውን ቆዳ ይዞ ሲወጥቱ ቆዳው ይቆረጥ ነበር ይላል የበሬው ቆዳ ይቆረጥ ነበር በጣም ኃያልና ግዙፍ ከመሆኑ የተነሳ እና የተቤቱ ወደዛ መራውና ከ19ው 10ን እንደምንም እኔን እንትብላቸው 9ን እናንተ አታግዙኝም ወይ ሲል አምላካችን አላህ 30ኛ 31ኛው ላይ ምን አለ የራሱ ቢቄ የሆነ አድርጎ አስቧል ማለት ነው የሰው ወማ ጃአላ አስሃባን ኢላ መላኢካ አረ የእሳት ጓዶችን መላእክት አንጂ ሌላ ቋል አረግናቸው መቼ ሰው አደረግናቸው ያንተ ቢጤ ቋል አረግናቸው መላእክት ናቸው ደግሞ ቁጥሯንም ከፈለክ ወማ ጃአላ ኢደተሁም ኢላ ፍትና ቁጥራቸውንም በተመለከተ ለፈተና ብለን እንጂ መቼ በ19 አቆም ነውና ለልዲነ ከፈሩ ለነዘረ ካዱ ሰዎች ፈተና ይሆነባቸው ዘንድ ነው እንዲሁም ليستيقن الذين اوتوا الكتاب እነዚያ መጽሐፉ የተሰጣቸው ሰዎችም እርግጠኛ እንዲሆኑና ويزداد الذين آمنوا إيمانا እነዚያም ያመኑ ሰዎች እምነትን ይጨምርላቸው ዘንድ ነው ولا يرتاب الذين اوتوا الكتاب والمؤمنون መጽሐፉ የተሰጣቸው ሰዎችና አማኝ ሙስሊሞችም እንዳይጠራጠሩ ነው وليقول الذين في قلوبهم مرض والكافرون እንዲሁም በቀልባቸው የንፍቅና በሽታ ያለባቸውና ከሃዲያኖችም እንዲሉ ነው ምን እንዲሉ ماذا أراد الله بهذا مثلا الله ينن مصالحه ما ادركوا من الفلقوا نو انديلوا نو كذلك يضل الله من يشاء ويهدي من يشاء الله لك الذي يمشاون ودا حق غدانا يمرال يمشاون يطمال قطراچون ما بتملكته وما يعلم جنود ربك الا هو اعون الزيغان وما سجاو يجيتان سراويت بذاتون ما كسو بستقر مانم ما ياوقو ما كان يبقر يميوقو يلم وما هي الا ذكرى للبشر شيء لسوت مدغسچا انجي ليلى ايدلچ مالنا بذاتاچو من ياهل بذو مهوناچون اندنرتا نو ሌላ ተጨማሪ የቁርአን አንቀጽም አለ ጌታችን አላህ ሱራቱ ፋጢር ላይ መሰለኝ ቁጥር 26 ሱራውን ረስቼዋለሁ ፋጢር ሊሆን ይችላል አንቀጽ 26 ላይ ወከም ሚን መለኪን ፊስ ሰማዋቲ ላ ሱሁዲ ሸፋአቱሁም ወከም ሚን መለኪን ፊስ ሰማዋት አረ በሰማያት ውስጥ ስንትና ስንት መላእክቶች አሉ ይላል لا تغني شفاعتهم شيئا نجر جن الناس ملجا الله قال فقد بستقر فصموا لمنم يما يتقمو يهونا الى ايه يالو سوره النجم نو يقرطا سوره فاطر ساون سوره النجم اعراف 53 انقذ 26 لا تغني شفاعتهم شيئا ينسوا من جاء منهم مما يتكب يغنى إلا من بعد أن يأذن الله لمن يشاء ويرضى الله لو أددونا لشالت كان هنا بكر نرجع من جاء جاء مما يتكب يغنى سنتنا سنت ملعاتك وشاندو فمالت بذاتات جاءني قلت استيك حديث دمو اندازيهون نملكة سنت ملعيك اندال وجاء في حديث الإسراء الطويل الذي أخرجه الشيخان من حديث مالك بن سعسعى رضي الله عنه عن النبي صلى الله عليه وسلم قال نبياتنا صلى الله عليه وسلم يلليت غزواتهمنا يسمى يرغطاتهم بتملكته بتناغروا حديث لاي من قالوا ثم رفع لي البيت المعمور بيت المعمور لنك كتدرغو تايي فقلت لكم يا جبريل انت جبريل هو ما هذا ايه بيت المعمور من دنو سلو قال هذا البيت المعمور ايه بسماء است يتجنبوا بيت المعمور يبارال يدخلهم كل يوم 70000 ملك በየቀኑ 70000 መላእክት ይገባሉ አሉ። ከተመያታችን ሃናን ያለችው ያንድ ቀን ብቻ ማለት ነው። በየቀኑ 70000 መላእክት ይገባሉ። ኢዳ ኸረጁ ሚንሁ ታዲያ የመጀመሪያዎቹ እጣ ደርሷቸው የገቡት ኢባዳቸውን ጨርሰው ሲወጡ አሉ። ለም ያኡዱ ፊ አኺረ ማአለይሂም በነሱ ላይ ካለባቸው ብዛት የተነሳ ዳግመኛ ግን የመመለስ እድል አያገኙም አሉ። ተመልሰው ግን አይገቡም። እንግዲህ አላህ ሰማይና ምድርን የፈጠረበት ጊዜ ነው ይሄ በይተል ማዕሙር የተሰራው ልክኛ በመድር ላይ ካባን ጣዋፍ እንደምናረገው ማዕሙር ተገኝቷል። የዛኔ የመጀመሪያዎቹ 70000 ገቢዎች ዳግመኛ ለሁለተኛ ጊዜ እነሱን ለመጎብኘት ለመዘየር ወይም የነሱን ሐጅ ለመፈጸም ወራፋ ሲጠብቁ ቂያማ ይቆምባቸዋል። ስንት ቢሆን ነው ማለት ነው 70000 በስንት ብናባዛው ነው አጂብ ያአላህ ስራ ይገርማል። ጀሃነም ላይ ብቻ ያሉት አንድ ሰንሰለቷን የሚይዙት 4 ቢሊዮን 900 ሚሊዮን ሆነው ተገልጸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በሰሂህ ዘገባቸው በገለጸው አብደላህ ኢብኑ መስዑድ ባስተላለፈው ላይ ማለት ነው قال رسول الله صلى الله عليه وسلم يؤتى بجهنم يومئذ لها 70000 زمام له 70000 سنسله تملكته 70000 لغام يالات هنا تمطالچ جهنمن خلاص مع كل زمام 70000 ملك كيان داندو غارا 70000 ملائكه نو ميورال يميغوتوتات يهون እንግዲህ 70000 በ70000 ማባዛት ማለት ነው እስኪ 70000 ሲባዛ በ70000 ስንት ነው ወጤ 7 ጊዜ 7 49 40 በ40 80 49 ላይ 80 ስትጨምሩበት 4 ቢሊዮን 900 ሚሊዮን ይሆናሉ ማለት ነው 4 ቢሊዮን 900 ሚሊዮን ምቅዳር ተሳስተሃል 80 ነው መግባት ያለበት 70 አይደለም 4 ቢሊዮን 900 ሚሊዮን እዛ ላይ ብቻ ያሉ መላእክቶች ናቸው እንግዲህ ታዲያ አጠቃላዩ ስንት ሊሆኑ ነው አላህ ብቻ ይወቅ አጠቃላይ ስንት እንደሚሆኑ ማለት ነው 8ኛ ይሄን ተረዳችሁ አይደል 9ኛ ሌላው የመላእክታ 9ኛው ተፈጥሮሪ ባህሪያቸው አብዱ ሚን ኢባዲላህ ያአላህ ባሪያዎች ናቸው ልጆቹ አይደሉም ባሪያ መሆናቸውንም እንዳንረሳ ወይም ቢጤዎቹ አይደሉም ጓደኞቹም አይደሉም የሱ ባሪያ ናቸው ይሄ ተፈጥሮሪ ማንነታቸው ነው ከጌታ አላህ ባርነት በፍጹም ሊወጡ አይችሉም አላህ በሱረቱ መርየም ቁጥር 93 ላይ ተናግሯል سورة مريم مأراف أسرى زدين قطر زدنا صوست لعي إن كل من في السماوات والأرض إلا آتي الرحمن عبدا بسماياتنا بمدرس تألت اللون نجا الرحمن زند باريا هنا ويرميمة أنجيل إلى عيد اللون كل من دناتشو سربان تناتشو يسو باريا وشناتشو ስለዚህ ከዚህ ባርነት የሚወጣ ማንም የለም መላእክቶች ሁሉ ያአላህ ባሪያዎች ናቸው ቅድም ሱረቱ ዙኽሩፍ ቁጥር 19ም ያንን ያመላክተናል ተጨማሪ ልስጣችሁ ሱረቱ አንቢያ ነው ሱረቱ ሐጅ መሰለኝ ምዕራፍ 22 ቁጥር 26 በሱረቱ አንቢያ ይቀርታ ሱረቱ አንቢያ ምዕራፍ 21 21 ከ26 እስከ 29 ባለውም ላይ ወቃሉ ተኸዘ ረህማን ወለደን ሱብሃን ቁጥር 8 የትኛው አልገባኝም ሙያ ቁጥር 8 ያልሽው አሁን እየተማርን ያለነው ቁጥር 9 ነው ወቃሉ ተኸዘ ረህማን ወለደን ሱብሃና الرحمن ልጅን ያዘ ወለደን ያው እንደለመደባችሁ በኋላ ድገመው ወሩኝና ነጥብ ነጥቡን ብቻ ደግመላችኋለሁ ሙሉ ትምርቱን ሳይሆን ሱብሃና ከጎዶሎ ባህሪ ጥራት ይገባው በል ኢባዱ ሙክረሙን የተከበሩ ያአላህ ባሮች ናቸው ይላል ስለዚህ መላእክቶች ባሪያ ናቸው ብለን እናምናለን በተፈጥሯዊ ማንነታቸው ከአላህ ባርነት የወጡ አይደሉም ልጆቹ አይደሉም ጓደኞቹ አይደሉም ቢጤዎቹም አይደሉም የጌታ አላህ ባሪያዎች ናቸው ለምን አላህ የኔ ባሪያ ብሎ ስለጠራቸው የተከበሩ ባሮች ናቸው ከዚህ ባርነት የዘለለ ሌላ ሚና አይኖራቸውም አስረኛ لا ياكلون ولا يشربون አይበሉም አይጠጡም ያው ቀደም አይተናል አይደል ይሄን ማስረጃ ኢብራሂም ዘንድ ልጅ ምስራቱን ሲያመጡ ኢብራሂም የተጠበሰ የወይፈን ስጋ ይዞላቸው ሲመጣ فَلَمَّا رَأَى أَيْدِيَهُمْ لَا تَصِلُ إِلَيْهَا لَوْ يَسُورَةُ هُدْ أسرى عندنا وصورة كسب سازت إن جمرو يالفاتشو الزابطة رأي جاتشو يوم ما يدرس مهونون بابوكا كزين ميلو براسو عند مصر الجانب تجم مريم كاسف اللقاء للا سورة ملاي متكسي جالان سورة الزاريات لأي حمسة عندنا وصورة سورة الزاريات حمسة عندنا وصورة كهارات تسكى هيا سمنت كهارات تسكى هيا سمنت እዛም ቦታ ላይ እንደማይበሉ ነው የሚያሳየው መላእክቶች አይበሉም አይጠጡም ብለን እናምናለን 11ኛ ሌላው ተፈጥሯዊ ማንነታቸው የመላእክት ተፈጥሯዊ ማንነት ሟቾች ናቸው አይቀርላቸው ፍጹም ህያውነት የጌታችን ያምላካችን ያላህ ብቻ ነው ቁርአን በሱራቱ ፉርቃን 58ኛው አያት ላይ ነግሮናል ሱራቱ ፉርቃን ወአፍ አያ 5 ቁጥር 58 ላይ وتوكل على الحي الذي لا يموت بذا بما يموتو هي املاك الله لا يتمكن منه هي املاك جيتاچن الله اسو بتشا نو ما يموت كذا وچ يالو مواچ مهونون ازي هو لا يمردات تشارال نجر جن اغرا منجدم انسو اندم يموتو ماسرجا كاسفلغا قطتا ماسمرجا جا ياسفلغا انس مستات تشارال سوره الزمر قطر 68 39ኛው ሱራ ሱራቱ ዙመር 39ኛው ሱራ ቁጥር 68 ላይ ጌታችን ምን አለ ዋኑ ፊኻ ፊሱር በቀንዱም ተነፋ ፈሳይካ ማን ፊሰማዋቲ ወማን ፊልአር በሰማያትና በምድር ያለው ሁሉ በጩኸት ወደቀ ይላል ተመልከቱ ሁሉም ራሱን ሳተ ሞተ በሰማያት መላእክት ናቸው ያሉት إلا من شاء الله الله يشاو ብቻ ሲቀር استثناء የተደረጉ የተነጠሉ ያርሽ ተሽካሚ መላእክቶች እንደዚሁም ጅብሪል ኢስራፊል ملك الموت ሲቀሩ ማለት ነው ثم نفخ فيه اخرى كذم وليامن ليلى منفخ تنفخ ሁለተኛው اذا هم قيام ينظرون እነሱም ከመቃብራቸው በመቀስቀስ የሚሰራባቸውን ይተባበቃሉ ይላል ጀሩ አው መላእክቶች ይሞታሉ የማይሞት ጌታችን አላህ ብቻ ነው እሱ ሞተን የፈጠረ ስለሆነ እሱ ብቻ አይሞትም ከዛ ውጭ ያለው ሁሉ ሟች ነው አላህ የማይሞት ጌታ ነው እንዴት ማስረጃ ካሉ አንደኛ ወተወከል አለል ሀይ ለቢ ላ ይሞት የሚለው ማስረጃ ነው በማይሞተው አምላክህ አላህ ላይ ተመካ ከተባልክ ትርጉም አለው ይሄ ነገር ያንተ ጌታ አይሞትም ማለት ከዛው ውጭ ያለው ሁሉ ምን ይሆናል ማለት ነው ይሞታል ማለት ነው ካልሆነማ ሌላም የማይሞት ካለ አላህ የማይሞት ነው ማለቱ ምን ትርጉም አለው ምን ትርጉም አለው ትርጉም አለው ማለት ነው ሶ አንዴ በራሱ ማስረጃ ነው ሁለተኛ ደግሞ ቀጥታ ይሄው መላእክቶች ቀንዱ በሚነፋበት ጊዜ እንደሚሞቱ ያሳየናል እንደሚሞቱ ቁርአኑ ነግሮናል ሶ ድብን ነው ምንለው ይሞታሉ አይቀርላቸውም ሶስተኛ ማስረጃውንም ከተፈለገ ሱራቱ ነምል ቁጥር 87 እስራኤል ትላላችሁ እንደ መልአኩ ለመውት ራሱ መጨረሻ ይሞታል ቆይ እስኪ ትንሽ ሰብር አድርጉ እንዴት እንደሚሞትም የተጠቀሰ ሐዲስ አለ እና አስቸገራችሁ ለሰዎችን ሁሉ እየገደለብን ነው ልትሉ ነው ለኛ ቆን ነውዋለን እና ከብረዋለን በአላህ ፍቃድ ነው የሚሰራው ጌታችን አምላካችን አላህ አድርግ ያለውን በጠቅላላ የሚያደርግ ነው ያአላህ ሰላም በሱ ላይ ይሁን በጣም በጣም የምንወደው መልአክ ነው መልአኩል መውት ሰላም በሱ ላይ ይሁን እኔ አንድ ጊዜ ብቻ ትንሽ አስቆይ ነው ይሄ በመሃል ስታመጡብኝ እኔም ምስቃለሁ እናንተም ትስቃላችሁ መቼ ማይቀርላችሁ ቄራ መስጂድ ገብቼ የቀራሪ ኢማም ሻሳይድን ማለት ነው ዋናው ኢማም አንዴ ለዘየራቸው የትኝና ዘየርኳቸው ታርሰ ለመዘየር ብቻ ብዬ ነው ከሰፈሬ እዚህ መጣው ስራቸው ማሻአላህ ዛረት ከልመላኢካ ኢላ ዋሂዱና እኔ አልገባኝ መላእክት ዘየሩ አንዱ ብቻ ሲቀራሉ ምን ነው ኡስታዝ ለምን አንዱ ማስቀሩት ታው ይቀርበህ እሱ ከዘየራ ጥሩ አይደለም ማለት ማን ነው ስራቸው መልአኩል ማውት ነው አሉ ለዘየራን ከመጣ ይዞኝ ነው የሚሄደው ምነው የሱ ዚያራ እንዲቀርብኝ ነው እንዴ አላህ ካዘዘው ይመጣ ላይቀርም ታራ ምን አለ እሱ መጥቶ ጊዜ ይረኝ እንግዲህ ጌታችን አላህ በወሰነው ሰዓት ያላህን ትእዛዝ አክብሮ ስለሚመጣ እንወደዋለን ይሄ ያላህ ትእዛዝ እንጂ እሱ በጉልበቱ ወይ በአምባገነንነቱ ዛሬ ሰበብ ሆነው የንጹሃን እንደም እንደሚያፈሱት እያደረገ አይደለም ግን ቀኑ ሲደርስ እሱ ማይቀርለትም ነው አላህ አላህ በስተቀር ያለው ሁሉም ጻፊ ነው ይሄ የኛ ሙስሊሞች እምነት ነው ጌታችን በሱራቱ ነምል ማዕራፍ 27 87 እና 88 ላይ ይነግረናል 87ኛው አያት ላይ ወየሙ ማዩን ፈሁ ፍስር يز የዛኔም በቀንዱ በሚነፋበት ጊዜ ፈፈዚያን ፊሰማዋቲ ወመን ፊልአርድ በሰማያትና በምድር ያለው ሁሉ በድንጋጤ ይወድቃል። ኢላ ኢንሻአላህ አላህ ይሻው ብቻ ሲቀር እና ሌላው ደግሞ ማረጋገጫችን በዛው 88ኛው አያት ላይ ولا تدع مع الله إلها آخر كالله جرى لنا أملاك تفرا كالله جرى لنا أملاك تفجزا لا إله إلا هو كسب استكر لنا أملاك اللم كل شيء هالك نجره كله تافين ولا أيات تزيغا كل شيء هالك ሁሉም ነገር ጠፊ ነው ኢላ ወጅሃ የጌታ ፊት ብቻ ሲቀራል። ስለዚህ አምላካችን አይጠፋም፣ ሁሉም ይጠፋል። መላእክቶች እዚህ ሁሉም የሚባረው ንግግሩስ የማይገቡበት ምክንያት የለም። እናም አምላካችን ብቻ አይሞትም ነው የምንለው። ማናቸው አቡ ሼክ አልአዘማ በሚለው ኪታባቸው ላይ አሁን የናነ ኮቴን ጥያቄን አስመልክተው አንድ ሐዲስ ይጠቅሳሉ። ሐዲሱ ምን ይላል? ثم يأمر الله عز وجل إسرافيل አምላካችን አላህ إسرافيلን ያዘዋል። فيأمره بنخفة الساق የመጀመሪያ ይቷል የድንጋጤዋ የመውደቋን መንፈት እንዲነፋ ማለት ነው። فينفخ نفخة الساق ያችን በድንጋጤ ሰዎችን ሁሉ የምትጠላውን የምትገድለውን መንፋትን ይነፋል። ፈየስአቁ አህሉ السماوات والارض الا من شاء الله የሰማያትና የምድር ነዋሪዎች በጠቅላላ ሁሉም በድንጋጤ ይሞታሉ አላህ የሻው ብቻ ሲቀር። فإذاهم خمدوا ፈራሁንም በጠፉ ጊዜ جاء ملك الموت عليه السلام الى الجبار تبارك وتعالى ወደ ሐያሉ ጌታችን ወደ አላህ ዘንድ ملك الموت ملكو الموت يموت ملاكي مطال كذاس سمو ازيغا انجلي فيقول جيتاچن املاكاچن يلال ملكو الموت يا رب جيتا ايهوي قد مات اهل السماوات والارض الا من شئت يسمعتنا يمتر بالبيتوج كله متوال انت يشاهو بتشا سيقر يلوال فيقول الله عز وجل وهو اعلم املاكاچن الله كله بلا اواقي هو يالا يطيقوال من يلوال فمن بقي ما نقرو يلوال فيقول يا ربي بقيت انت الحي الذي لا تموت اما تموتو فصوم ياو يهونكو جيتاچن انت قرتال وبقي حملت عرشك يا عرش تشكامي ملائكاوچن قرتال وبقي جبريل وميكائيل جبريلنا ميكائيلن قرتال وانا انديهم منيم قرتشالو يلال فيقول الله عز وجل جيتاچن الله يلوال ليموت جبريل وميكائيل ጅብሪልና ሚካኤል እንግዲያውስ ይሞቱ ብሎ ያዛል። ፈየተከለሙ ለአርሽ አርሽ ትናገራለች የዛኔ ማለት ነው። ፈየቁል ይላል አርሽም ያ ረቢ ጌታዬ ሆይ ቱሚቱ ጅብራኢልን ወሚካኤል ጅብራኢልና ሚካኤል ይሞቱ እንዴ? ፈየቁልላሁ አዘ ወጀል አምላካችን አላህ ይላል ኡስኩቲ ዝም በይ አንቺ አርሽ ሆይ እንኒ ከተርቱ አላ ኩሊ መን ተህተ አርሺ አልሞት ከኔ አርሽ ስር ያለ ፍጥረት በጠቅላላ እንዲሞት ሞትን ወሰኘበታለሁና ፈየሙታኒ ከዛም ጅብሪልና ሚካኤል ይሞታሉ። ወያቲ መለኩ الموت عليه السلام من الجبار تبارك وتعالى فيقول መለኩ الموت ደሃያኑ ጌታችን አላህ ዘንድ ይመጣና ይላል ቀድማተ ጅብሪሉን ወሚካኤል ጅብሪልና ሚካኤል ሞተዋል ይላል ጅብሪልና ሚካኤል ሞተዋል። فيقول الله عز وجل ጌታችን አላህም ይለዋል وهو عالم ሰዋቂ ሆኖ ይያለ ፈመን በቂ ታዳማን ቀረሲ ነው። ፈየቁሉ ያ ረቢ በቂታ አንተ الحይ الذي لا تموت አንተ ፈጽሞ የማትሞተው ህያው አምላክ አንተ ቀርተሃል። ወበቂ ሐመለቱ አርሽክ ያሽ ተሸካሚዎችንም ቀርተሃል። ወበቂቱ አና እኔም ቀርቻለሁ ይላል ፈየቁሉ الله عز وجل ከዛም ጌታችን አምላካችን አላህ ይላል ለሙቱ ሐመለቱ አርሺ የቀሩት ያሽ ተሸካሚ መላእክቶቼ ይሙቱ ብሎ ጌታችን አላህ ያዛል። ፈየሙቱን ይሞታሉ ثم ياتي ملك الموت كذام يموت ملائك يمطال الى الجبار تبارك وتعالى ودهيا رجيتاچنا الله فيقول يرا يا رب ጌታዬ አላህ ሆይ ቀድማ ተሐመለቱ አርሽክ ያርሽ ተሸካሚዎች ሁሉ ሞተዋል ፈየቁላሁ አዘ ወጀል ወሁወ አለሙ ፈመን በቂየ ጌታችን ሁሉን አዋቂ ሆኖ ሳለ ይለዋል ማን ቀረ ሲለው ፈየቁሉ ያ ረቢ በቂተ አንተ አልሐዩ አለዚ ላ ተሞቱ ወበቂቱ አና ፍጹም ሕያው የሆንከው ጌታዬ አምላኬ አላህ ሆይ አንተ ብቻህን ቀርተሃል እኔም ደካማው ፍጥረት ቀርቻለሁ ይላል በዚህ ሰዓት ፈየቁላሁ አዘ ወጀል አምላካችን አላህ ይለዋል انت خلق من خلقي كفطرتكوا فطرتي وسط عند فطرتنا انت خلقتك اني انت الفطرت جاي فطريها له سلازيهم فموت موت يلوال جيتاچن الله فيموت يموت راسه ملك الموت فاذا لم يبقى الا الله تبارك وتعالى الواحد الاحد الصمد ليس بوالد ولا ولد ወላጅም ልጅም ያልሆነው አንድና ብቻኛ የሆነው አምሳያና ቢጤ የሌለው የሁሉ መጠጋ የሆነው ጌታችን አላህ ብቻ ይቀራል ማለት ነው። ስለዚህ ሁሉም ማጮች ናቸው መላእክት አው ይሞታሉ ብለን እናምናለን። ይሄ 11ኛው ስለ መላእክት ያለን ተፈጥሯዊ ማንነታቸው ነው። 12 ሌላው 12ኛ የመላእክት ባህሪ ከተባለ معصومين من المعاصي ከኃጢአት የተጠበቁ ናቸው ከወንጀል የተጠበቁ ናቸው በወንጀል የሚጨማለቁ አይደሉም። ቁርአን ሱራቱ ተህሪም ቁጥር 66 ላይ ሱራቱ ተህሪም ማለት 62ኛ ሱራ አንቀጽ 6 ላይ ነግሮናል يا ايها الذين امنوا قوا انفسكم واهليكم نارا وقودها الناس والحجاره عليها ملائكه غلاظ شداد لا يعصون الله ما امرهم ويفعلون ما يؤمرون يا ايها الذين امنوا انتم تمناتوا سوچوي قوا انفسكم راساتكم تطبقوا واهليكم انهم بيتسبوچاتكم نارا كجهنم اسات سوا مالت وقودها الناس والحجاره መከታታያዋ ሰዎችና ድንጋይ የሆነችው አንሳት ተጠንቀቋት عليها ملائكه በሶላይ መላእክት አሉ غلاظون በጣም ጨካኞች ለጀሃነም ሰዎች ማለት ነው ሽዳዱን እንዲሁም ብርቱና ሃያሎች لا يعصون الله ما امرهم الله ያዘዛቸው የማያምፁ ويفعلون ما يؤمرون የታዘዙትን ባግባቡ የሚተገብሩ መላእክቶች አሉ ከጌታቸው ፍንክች አይሉ ከተዛዙ ለኃጢአት የተጋለጡ አይደሉ። ይሄ መላእካ ተፈጥሯዊ ባህሪያቸው ነው። 13ኛ መላእካዎች ጥገኛ መሆናቸው ምን ማለት ነው? ራሳቸውን ችለው ለብቻ የተገለሉ አይደሉም። እንደኛው ለጌታቸው ጥገኞች ናቸው። ያው ለመሆን ለመኖር ለመንቀሳቀስ የሱ እርዳታ የሚያስፈልጋቸው እንጂ ራሳቸውን ችለው በዩኒቨርስ ላይ የሚፈልጉትን የሚተገብሩ አይደሉም። ሁልጊዜም ለጌታቸው ጥገኛ ናቸው። እንጽና ይሄ ጥገኝነታቸው ተፈጥሯዊ ባህሪያቸው ነው። ባጭር ቋንቋ ድሃዎች ናቸው ማለት ነው። በቃ ድሃ ናቸው። ከጌታቸው ፈላጊ ናቸው። ራሳቸውን አልቻሉም ነው። ይህም ሱረቱ الرحمن ቁጥር 29 ይነግረናል። በሱረቱ الرحمن ምዕራፍ 55 ቁጥር 29 ላይ ይስአሉሁ ማን ፊስማዋቲ ወልአርድ በሰማያትም ያለው በምድርም ያለው ሁሉ አላህን ነው የሚለምኑት ይላል። ተመልከቱ አላህን ከመለመን የሚቃቃ የለም። ኩል የውሚን ሁወ ፊ ሻእ ሱሁል ግዜ በሰራ ላይ ያለ ጌታ ነው። እነሱ ግን በሰማያትም በምድርም ያሉት አላህን የሚለምኑ የሚጠይቁ ናቸው። ከዚህ ጥገኝነት ነፃ መውጣት አይችሉም። ሱረቱ ሰበእም ላይ ይሄንን ሐሳብ እናገኛለን። 34ኛው ሱራ ሱረቱ ሰበእ ከአንቀጽ 40 እስከ 41 ويوم يحشرهم جميعا ثم يقول للملائكة كلهم بمسبسباتشو جزينا لملائكتم اندي بمنبت كان إلى أهؤلاء إياكم كانوا يعبدون أنك ساربان ناربان النزدي نانت النبر اندي ميامن كوتي لاتشو ومدراوي هوتاتشو أنانت النبر يمي الجزوز مأراف سلاسة رات قالوا سبحانك يتاتشنا الله وي سراتي قبا أنت ولينا من دونهم كالسليلة بيتشن يا رداتاتشن كالنسوش بيتشن يا رداتاتشن وابياتشن عنتونا هلا تملكك فانتوش متلقى يلنم عمبا كالالاميوان ليلا يلنم منا عنتونا رداتاتشن قداتشن انتاو قلده ሰዎች እኛን ሳይሆን የሚገዙት በልካኑ ያቡዱን الجን አጋንንትን ጂንን ነበር ሲያመልኩ የነበሩት አክፈሩሁም ቢሂም ሙእሚኑን አብዛኛዎቹ በእነሱ ያምናሉ በማለት እነሱ ለአምልኮ ሰዎችን እንዳልጋበዙ ይናገራሉ እና መላእክቶች እንዴት ናቸው የመጨረሻው ለዛሬ ተፈጥሯዊ ማንነታቸውን በተመለከተ የምናየው 14ኛው ነጥብ ጀማሉል መላእካ ውቦች መሆናቸው ቆንጂዬ መሆናቸው መላእካዎች ቆንጆ ናቸው ውበትን በተመለከተ መላእካዎች አስቀያሚዎች ሳይሆኑ ቆንጂዬ ፍጥረቶች ናቸው ለዚህ ማረጋገጫ ሱራቱ ነጅም ከቁጥር 5 እስከ 6 ከሱራቱ ነጅም كما رقم 5 اسك مراقم 53 كقطر 5 اسك 6 نبياتنا عليه الصلاه والسلام جبريل انداستمراتشو سيجلص من يلال علمه شديد القوى هايلوچو برتو يهونو ملائك جبريل استمراتشو يلال سوره النجم 53ኛው ላይ غمرتين فاستوى اهون غمرتين የሚለው ላይ ነው እንግዲህ ማራፍ 53 ከቁጥር 5 እስከ 6 ዙሚረቲን ማለት ሁለት ትርጉም አለው አንድ ዙመንዘሪን ሐሰን የጥሩ ውበት የጥሩ ቁንጅና ባለቤት ማለት ነው ዙሚረቲን እዚህ ላይ ምንድን ነው የሚለው እንግሊዝኛ one of soundness ምን ማለት ነው one of soundness ሌላኛው ተፍሲሩ ደግሞ ዙሚረቲን ማለት አይ ቁወቲን የኃይል ባለቤት ማለት ነው ሁለት ተፍሲር አለው የኃይል ባለቤት የሆነ እንዲሁም የውበት የቁንጅና ባለቤት የሆነው መልአክ ጅብሪል አስተማራቸው ፈስተዋ በተፈጠው ቅርጹ ላይ የተደላደለ ሆኖ ይላል ዋን ኦፍ ሳውንድነስ የሚለውን እስኪ ፈስሩት በአማርኛ ምንድነው እና ይሄ የመላእክን ቁንጅና ያሳያል እንደዚሁም ወቀት ተቀረረ እንደና ስላል እዚህ ላይ አንድ ጻሃፊ ከሰዎችም ዘንድ ይሄ ጉዳይ የተረጋገጠ ነገር ነው ምን ወስፈል መላእክቲ ቢልጀማል ስለ መልአክ ሲያስቡ አስቀያሚነትን ሳይሆን ቁንጅናን ነው የሚያስቡት ከማ ተቀረረ እንደሁም ወስፈ ሸያጢን ቢልቆክ ለክ ሰይጣን ሲታሰባውን አስቀያሚ ምስል ነው አይደል ሰይጣን ምን ይመስላል ቢባል ጥቁር ነው ምን ስለው ጭንቅላቱ ላይ 10 7 9 ቀንድ ነው መናወጣለት ጥርሶቹ የተንጣጠጡ አድርገን ነው ምን ስለው አስቀያሚ እንደሆነ ሁላ ማለት ነው ስለ መልአክ ሲነገር ደግሞ ሰውም ዘንድ በአብዛኛው የሚታሰበው ቁንጅናና ውበት ነው ولذلك تراهم يشبهون الجميل من البشر بالملك سلازيهم كسو مكاكل بطام قنجو يهونون بملاك سيمسلون ومنايو انظر الى ما قالته النسوة في يوسف الصديق عندما رأينه يقول نزاي كتما يتوسيتوش ويوسف عليه السلام قد عليه من اندانو من الملكات مجرش عليهو النسو يهو الربات الوري ست الملكات امرأة العزيز مالتو ويسر الله تشوالو بلا سبسباتشو ليان دان داتشو ቢላ ሰጠችና ስጋም ይሁን ሽንኩርት ከተፉ ብላ አዘዘች ዮሴፍ አለይሂ ሰላምን በእነሱ በኩል ወጣ ብላ ስታዘዘ ልክ መውጣት ሲጀምር ምን ተከሰተ ሱራቱ ዮሴፍ ቁጥር 31 ላይ ሱራቱ ዮሴፍ ምዕራፍ 12 ቁጥር 31 ላይ ፈለማ አይነሁ አክበርና ባዩት ጊዜ በጣም በጣም አካበሩት ወቀጣነ አይዲሁና በጣም ነው የሚገርመው ከመፍዘዛቸው የተነሳ በቢላው እጃቸውን መቁረጥ ጀመሩ ወቁል ሐሽሪላ ረና አላህ ጥራት ይገባው ማሃዳ በሸራ ይሄ እኮ ሰው አይደለም ኢን ሃዳ ኢላ كريم. ይሄ የተከበረ መልአክ እንጂ ሌላ አይደለም። አያችሁ? ስለዚህ ቁንጅናን ከመልአክ ጋር ማያያዝ ከጥንት ጀምሮ የነበረ ነው። ዩሱፍና አታዳ እነሱም እኮ ሲያዩት ሰራችላቸው መጨረሻ ተናገረቻቸው አለ። ፈዛሊኩን الذي لمتنني به ኢና አይደለም ወይ እኔ ወቀሳችሁኝ እንደውም እኮ ነው የተሻልኩኝ አለች። እኔ ራሴን እንደዚህ ደረጃ አደረኩኝ በቃ በፍቅሩ ተጠምጬ ሌላ ነገር ጠየቁኝ። እናንተ ግን እጃችሁን እስክትቆርጡ ድረስ ነው አያችሁ የፈዘዛችሁለት። እንነከ ይደኩን ናዚም የተባለው እዚህ ጋር አይደል ተንኮል? ሴት ልጅ ለተንኮል ከተነሳች ማን ይችላል? ሰራችላቸው እነሱም ሲያሟት ነው እንዴ ብላ መጨረሻ ሰራችላቸውና እነሱም ስለ ዩሱፍ ጥሩ ሲመሰክሩ የዛን የሷን እውነቱን አወጣችሁ ማለት ነው። እና በመላእክ የመሰሉ ጉዳይ እዚህ ላይ እንደምናየው እንግዲህ መላእክቶች ቆንጆ መሆናቸውን እንረዳለን ማለት ነው። አላኩን ያራውን ተቅለለ ለማድረግ 14ቱን ነጥብ ነጥቡን ብቻ ወደ ኋላ ለመለሰላችሁ አንዳንዶቻችሁ ግራ ስለገባችሁ ያው ከልብ አትከታተሉ ወይ ጓዳ እየገባችሁ ስለምትመጡ ነው። አንደኛ ከብርሃን ተፈጠራል ብለናል የመጀመሪያው ነጥብ። ይሄ ማስተዋሻ ያዛችሁ ወደ ኋላ ተመለሱ። የተፈጠሩት ከብርሃን ነው ብለን ከኑር መፈጠራቸውን አነሳን። ሁለተኛ ክንፍ አላቸው ብለን ስለ ክንፍ አወራን ተፈጥሯዊ ባህሪያቸውን በተመለከተ። ሶስተኛ ደግሞ በሰው መመሰል በሰው ተመስለው ይመጣሉ። በአምላካችን አላህ ፍቃድ ሰጭነት በሰው ተመስሎ መምጣት የሚለውን አየን። አራተኛ ሱካኑ ሰማ የሰማይ ነዋሪዎች ናቸው ለከኛ ምድር ላይ እንደምንኖረው እነሱ የሰማይ ነዋሪ ናቸው የሚለውን አየን። አምስተኛ ደግሞ በአፈጣጠር ታሪክ ከሰው በፊት የተፈጠሩ የሚለውን አይተናል። በጊዜ ቀደም ተከተል ከሰው በፊት የነበሩ ከሰው በፊት የተፈጠሩ አላቸው። ስድስተኛ እጅግ በጣም ግዙፋኖች ያፈጣጠር ትልቅነታቸውን አንዳንድ መሳሪያ አንስተን በጣም ግዙፍ ፍጥረታቶች መሆናቸውን ተመለከተን። ሰባተኛ ጾታዊ ገለጻ የሌላቸው ወንድ ሴት ተብለው የማይጠሩ ብለን ስለ ጾታ ተመለከተን። ሰባተኛ ስምንት ብዛታቸውን በተመለከተ ቁጥር ስፍር የሌላቸው ማንንም ሊገድባቸው የማይችል ምንም ስፍር ቁጥር የሌላቸው መሆናቸውን ተመለከተን። ዘጠነኛ ደግሞ የአላህ ባሪያዎች ናቸው ልጁ ወይም ጓደኞቹ ወይ ቢጤው አይደለም የሱ ፍጥረቶች የሱ ባሪያዎቹ ናቸው ብለን አየን። አስረኛ አይበሉም አይጠጡም ማለት እንደሰው አይመገቡም አይበሉም አይጠጡም። 11ኛ ሟቾች ናቸው አይቀርላቸውም ዘላለም ነዋሪ አይደሉም እነሱም ይሞታሉ ብለን አየን። 12ኛ ከኃጢያት የተጠበቁ ንጹሃኖች ናቸው እንደሰው በኃጢያት አልተዘፈቁም። 13ኛ ለጌታቸው ጥገኛ ናቸው ራሳቸውን ችለው ለብቻቸው የተገለሉ አይደሉም ከአላህ ነው ሁሉን ነገር የሚፈልጉ ጥገኛ ናቸው። 14ኛ ደግሞ ቆንጅዬ ናቸው ብለን በቆንጆ ዘጋነው። እንተፈልጋላችሁ ከዚህ ሌላ እና ወንደምያቶች ባካችሁ ሌላም ጊዜ ይሄን ተመርጥ እንዳንደግሙ ታፍዙት። የቀዳችሁት ካላችሁ ተቀባበሉት። የቀዳችሁ ወንደምናት ካላችሁ ተቀባበሉት። እንግዲህ ዛሬ አንድ ነጥብ አይተናል። ምንድነው ይሄ ነጥብ? የመላእክቶች ተፈጥሯዊ ማንነት። ሌላ ቀንስ ስነ ምግባራዊ ማንነት ደግሞ እናያለን። ስነ ምግባራዊ መገለጫቸው ምን ምን እንደሚመስል ኢንሻአላህ አላህ በፈቀደልን ያክል ዘርዝረን እናያለን። ዛሬ ያየነው ተፈጥሯዊ ማንነታቸውን ብቻ ነው። አላህ ሰማና ተጠቃሚ ያድርገን። እናንብባቸው ሙራጃ እናድርግ። በደንብ ጎበዝ መሆን አለብን። እምነታችን ነው የትም ቦታ ስንጠየቅ እናብራራ። ምክንያቱም ዲን አልኢስላም እንደዚህ ዘርዝሮ እንዳስተማረን የትም ብንሄድ የሚያስተምር ዲን ነው። ኢስላም ነው ይሄንን በትሮ እያንዳንዱ ነገር የሚነግረን ማለት ነው። በዚያ አንጻር ጠንካራዎች መሆን አለብን። የቀረውን ለጥያቄና